ሁላችሁም ዳኛ ሁኑ፣ ፈራጅ ሁኑ። ሁላችሁም እስክሪፕቶና ወረቀት ይዛችሁ ወይም በጭንቅላታችሁ ደርሱን እየሰማችሁ ግምጋሜ ወይም ደግሞ መጨረሻ የምትሰጡት ጭማቂ መልስ ምንድን ነው? ለዚህ ወንድሞች ደርሳችን ምን ይላል? ዚን ነፍሰክ ምን ኺላል ሀዘ ደርስ። ዚን ነፍሰክ ራስህን ምዘን። እኔ አቁል ለኩም ሰራሃ ወላሂ ወላሂ ደርሱን አዘጋጀሁትና እስቲ ወደ ሰው ከማፍሰሴ በፊት ይህ ደርስ ወደ እኔ ስትላርገው ብዬ ራሴን ስመዝን ስፍር አለ ሽማል። ታውቃላችሁ ስፍር አለ ሽማል ምን ማለት ነው? ስፍር አለ ሽማል ስትንገረኝ ስፍር አለ ሽማል በአማርኛ ምን ማለት ነው? ዜሮ ኔጋቲቭ ነው የሚባለው፣ ዜሮ በግራ ማለት ነው። ዜሮ በግራ እስቲ አንድ ጻፍ እስኪ። አው እንደዚህ ዜሮ ጨምርለት፣ ደግሞ ጨምርለት ዜሮ። 201 ብሎ ስጻፍ 201። እሺ ላ ላ ላ ይሄማ ሞቶ ነው። ምን ነካ አንተ? 201 ጻፍ። እሺ 301። እሺ 101 ስንት ይሆናል? ስንት ይሆናል ወንድሞች? 101 ፋይናሊ ኢኳልስ ኤሽ ኢኳልስ 1 1። ናም አኒ ናም ኢኳልስ 1። እንደዚህ ነው የምትወጡት። አሁን ወላሂ አቁል ለኩም ሰራሃ አሁን እየማልኩ ነኝ። እኔ አትሐደ አልዓለም ኩሉ እናንተ ምንም እኔ በራሴ ነው የመዘንኩት። እኛ በእስልምና ዜሮ እንዳለን ብቻ ነው የምታውቀው ዛሬ። ወላሂ ወላሂ እኔ አሳቀኝ እኮ አሁን። በቃ ጀና በእጃችን እንደተጨበጠ ነው። ጀና መግባቱ ቀላል ነው፣ በጣም ቀላል ነው። አልቻልነውም ግን ማንነታችን ስትንወቅ ዛሬ ማንነን አልኩሉ የኩኑ መን የዚኑ ነፍሰሁ ثم نلتقي بعد يعني درسو ሲጨረስ እንገናኝ። ከዛ በኋላ አንተ ማነህ ታውቃለህ? አንተ በእስልምና ስንት ፐርሰንት ነህ? 5% 20 60 70 90% በእስልምና ያለሁ ስንት ፐርሰንት ነው ታውቃለህ? እንዲያውም እውነቴ ነው ልንገርህ፣ ዛሬ የዛሬ ደርሳችን ያለፈው በሙሉ ደርስ ያለፈው ነው የምለው እንዳልፈባችሁ። ዛሬ ማንነትን የምታውቅበት አንተነትህን የምታውቅበት ያኔ በእስልምና ምን አይነት ነህ አንተ የምታውቅበት ነገር ነው። ካሁን በኋላ ታውቃለህ እንግዲህ። طيب فما فائدة هذا الدرس ይህ ደርስ ያመጣሁት ለምንድን ነው? فائدته يا اخوة የሰይድ ዑመር ንግግር ልናተግብር ነው ወይም ደግሞ በተግባር እንድናውለው። سيدنا عمر من قالوا ايها الناس حاسبوا انفسكم قبل ان تحاسبوا وزنوها قبل ان توزنوا. انت سوچ راساچون بحساب وسط اسگبوت يعني كالكوليت ارغو حياتاچو من اترفاچو من كسراچو وزنوها دمو سونتاچون وي ماننتن بميزان اسقمتنا يانتن ميزان تاقالحالو ነገ አላህ Subhanahu Wa Ta'ala በሚዛን አስቀምጦ 0 ነህ 10 ነህ ከሚል ከማለቱ በፊት አንተ ሚዛን ወቅ። በነና እንንጃ እንግዲህ ደርሱ ምን መሆኑን በምን አይነት እንደማስረዳቸው አወቅ። ለምሳሌ የስኳር በሽታ ያለው ምን ያደርጋል? ያቺ ትንሿ ማሽን አርጎ ደም ትቀርጎ ደም በቃ ስኳር 100 ነው 200 ነው ይለዋል። የደም ግፊት ያለው እንደዚህ ነው እና ማሽን አርጎ ያይና ይሄን ያህል ደም ግፊት አለ ይሄን ያህል ስኳር አለ ይለዋል። ዛሬ ደርሳችን እንደዚህ ነው። ኦኬ እኛ ወደ እስልምና ስንገባ ምን እንላለን? ላ ኢላሀ ኢላላህ ሙሐመዱን ረሱሉላህ። ሙሐመድ ረሱሉላህ ምን ማለት ነው? ዑለማዎቹ መጀመሪያ ነቢይ መሆናቸውን ታምናለህ፣ ከዛ ባመጡት ወሬ ሁሉ ታምና ትቀበላለህ፣ እሳቸው የኖሩበት ሁኔታ ትኖራለህ። ይህ ነው መሐመድ ረሱሉላህ። ባጭሩ እሳቸው ምን አይነት ኑሮ ነበሩ የሳቸውን ኑሮ እንድትኖር ቢያንስ ቢያንስ እንኳን ሁሉ ባይሆንም ግማሹ 3/4ኛው የሳቸውን ፈለክ ተከትለ መሄድ እሱ ነው መሐመድ ረሱልላህ። ሌላ ነገር አንተነትን ልታቅ وكيف حالك አሁን እንደምን ይባል አይደለም እንደምን አመሽ እንደምን አመሽ እህቴ ይባላል ደህና ነኝ ጤና ደህና ነው አው ደህና ነኝ خلاص አሁን አንተ ያንተን ጤናና ያንተን ያኔ ህይወት እንድታቀ ነው ይدرس ثم نتأدب ይሄን ነገር ካወቀን ካሁን በኋላ ከአላህ ጋር አደብ እናደርጋለን ምላሳችን አናስረዝምም አሁንኩ ምላሳችን ይረዝምኩ ነው ሰላቱ እንሰግደዋለን ሲያሙ የጾምን ነው ዘካት ደግሞ ያው ገንዘብ ያለው ያወጣን ነው خلاص ጀና ገብተሃል በዚህ አይነት እየተካሄደ ነው ያለው ስለዚህ እስቲ ማን ነህ والله اقول لكم انا انا بني ለኔ ሌሎቹ درسዎች በሙሉ ያለፉ ለእናንተ ናቸው የዛሬ درس ግን ለኔ ነው ለኔ ለኔ ብዛት ለኔ ነው ለእናንተም ነው طيب اذا ዋናው ቁም ነገሩ የዛሬ درس لنستبعد الاماني على الله الله غفور رحيم ነው الله እኮ ከኛ እኮ ነው አዛኝ ነው እኮ الله ምናምን ተብሎ በዚህ ዜና ያደረክ በዚህ የሰከርክ በዚህ ጉቦ የበላህ በዚህ ሰው በሐሜታ ያነሳ አላህ እኮ አዛን እኮ ነው በሙእሚኖች እኮ በጣም ረህማን ረሂም ኮር አላህ ማለቱ ይህ በጣም ከባድ ወንጀል መሆኑን ነው የሚያስታውቀው ኢዘን ነቢያችን ምን ነበሩ ምን ያደርጉ ነበር ጧት ተነስተው ማታ እስኪተኙ ድረስ እንደገና ሰላተል ፈጅር እስከሚሰግዱ ድረስ በዚህ 24 ሰዓት ነቢያችን ሰለም እንዴት ነበሩ አሁን አንተ ሚዛን ወሰድ እኔ አንድ ሁለት ሶስት በየሄዳለሁ አንድ ስን ይህ አንድ አንተ ታደርገዋለህ አድርገው ስታቃለህ ወይ ተዘወትሩዋለህ ከሆነ ማሻአላህ ማሻአላህ ነፍስህን ይየም በሚዛን ያስገባህ ነው እና ገብታችሁ አላማው እንድሞች ያኒ ቼክ ያደረጋችሁ ናችሁ የደም ብዛት የስኳር ብዛት የምን ኮሌስትሮል ምናምን ቼክ ያደረጋችሁ ነው ከዛ በኋላ ደግሞ ማን እንደሆንክ ቼክ ያደረግን ነውና አላማው ገብታችኋል ከዛ ከጨረስም በኋላ ስንት ፐርሰንት አገኘ እሺ ኦኬ እንጀምር እስቲ ንግግር ሳይበዛ እንጀምር ነቢያችን ሰለም ጧት ከአልጋ ሲነሱ ጀምሮ እስከ ሰላተ الفجر ለማግስቱ ያለው 24 ሰዓት እንዴት ነበሩ እኛስ እሳቸው እንመስላለን ወይ ወይም ሰሃባቸው እንመስላለን ወይ ርቀታችን ስንት ነው በነቢያችን ያለና በእኛ መሐከል ርቀቱ ስንት ነው ብዙ ርቁ ከሆነ እናስተካክለው እሺ አንድ ንበል اذا استيقظ النبي صلى الله عليه وسلم መጀመሪያ በትራሳቸው ላይ አስቀመጡት ሲዋክ ያመጡና በዛ ይጀምራሉ አንተ ስንት ቀን ነው በዚህ ጀመርከው ይገርማቸዋል طيب ከዛ በኋላ ሲዋክ አደረጉ በኋላ ምን ይሉ ነበር الحمد لله الذي احيانا بعد ما اماتنا واليه النشور ይላሉ ጌታዬ ምስጋና ይድረስ የሞተችው ሰውነት እንግዲህ እንቅልፍ ማለት ሞት ነው ታቃላችሁ እንቅልፍ እኮ ትንሽ ሞት ነው የሞተቹ ሰውነቴ እንደገና ህይወት ሰጠ ያነሳኸኝ ምስጋና ይድረስ ስንታችሁ ነው የምትሉት ይሄ ነገር እሺ ነቢያችን ሰለም ሲዋክ ጥርስ ማፋቂያ ጧት ሲነሱ ያኒ በሱ ሲዋክ ያርጉ ነበር ውዱእ ሲያደርጉ ሲዋክ ትቶ አያቁም እኔ ደግሞ ሲዋክ ሲያደርጉ የሚያደርጉ ሰው ሳይ 1% ማይሆንም طيب አፋቸው ትንሽ ጠረን ጥሩ መጥፎ ሽታ እንዲያው መጥፎ ሽታ ያላቸው ነቢያችን ግን የሚጠረጥሩበት ጊዜ አፌ ከሲያም ነው ወይም በሌላ ነው ያኒ መጥፎ ሽቶ እንዳይወጣ የሚያወጣ ሲመስላቸው ማፈቅ ያድርጉ ነበር طيب ነቢያችን ሰለም ቁርአን ሲቀሩ kitab ይዘው ቁርአን መቅራት ሲጀምሩ ጥርሳቸው በመፋቂያ ለይተው አያውቁ طيب ውጭ ቆይተው ወደ ቤታቸው ገብተው መጀመሪያ በሲዋክ አርገው ጥርሳቸው ይፍቁ ነበር። ከዛ በኋላ ከሚስቶቻቸው ይጫወታሉ ይተላሉ። እነዚህ ለምሳሌ ከናንተ ስንት ናችሁ ይሄን አምስቱ በደንብ አርጋችሁ የምታደርጉት? እንግዲህ ሚዛን እንግዲህ አንተ በዚህ ሚዛን ሰውነትህ ሚዛናትና ስንት ፐርሰንታይል እንደምታገኝ ታቃለህ። طيب እንቀጥል እስቲ ጉዳችን ሊፈላ ነው ዛሬ። وكان يقول نعم اذا سلم لم يكن ليسحب يده قبل ان تسحبه انت الله اكبر ነቢያችን መጥተው ሰላም ካሉ እጅ በእጅ ከተጨባበጣችሁ يوم القيامه ይدرسል እንጂ ነቢያችን ሳሰለም እጃቸው አይስቡ። ምክንያቱም እጃቸው ከሳቡ እና አንተ ንቀት እንዳይመስልህ ወይም ደግሞ يعني የማይወዱህ እንዳይመስልህ አንተ እጅህ እስከምትስበው ድረስ ዝም ይላሉ ነቢያችን። አንተ ራስህ እጅህ ትስባለህ። ይጠባይ አለን እኔ እንጃ والله ሌላ اذا كلم انسان ነቢያችን ሳሰለም ካንድ ሰው ከተናገሩ ቋብሎ አይኑን አይቶ ያቁ كان يطأطئ رأسه حتى تنتهي الله يا اخي والله اسلك سال نغرو ነቢያችን ሳሰለም ለማያታቸው እንኳን ሚሊዮን ብር የምትከፍልባቸው ሰው ካንተ ጋር ሲነጋገሩ አይናቸው ድፍት ታርገው ወደታች ያነጋግሩሃል። አይናቸው ሞልቶ እንደዚህ አይነጋገሩ። እንግዲህ አንተ የጥፍር እግራቸው አትሆንም። አንተ ጥፍር እግራቸው ካንተ ይበልጣል። لكن تواضعا مع الله تواضعا معك የመተናነስ ጉዳይ ነውና ምን ያርጉ ነበር? አይናቸው ድፍት ታርገው ወደታች እስከምትጨርስ ንግግር ይነግሩ ይሰሙ ነበር። طيب لنا ما كان ينظر ببحلقه بل وجه على وجه ነቢያችን ከማንም ሰው ሲሆኑ በحلقه በحلقه ማለት ምንድነው? በትግርኛ ጎቦ አይን ኻ ማለት ነው። ጎቦ አይኖም ገይሮም ሪኦም አይፈልጡን። ያኒ ነቢያችን ሰለላም ለማየት ከሆነ ሙሉ አይናቸው ወዳንተ ነው የሚያዩት እንጂ እንደዚህ ብለው ትንሽ ጀርባቸው ሰጥተው ወይ ነው ጎናቸው ሰጥተው ያኒ እንትን አይናቸው በግማሽ እንደዚህ ማየት خائنه الاعين የሚባለው ያኒ اخلاص የሌለው ወይም خيانه የሌለው አመለካከት ነው ይሄ ነገር አያድርጉ። ገብታችሁ ይሄን ነጥብ ገብታችሁ አልሻማ። ለምሳሌ እኔ አቡ አንስ እዚህ ጠገቤ ካለ እና ማል ወደው ከሆነ ነው እንትኑ ትንሽ አይኔ ዘወር አድርገን ማየው። ሞደው ከሆነ ግን ፍት ለፊት ያየሁት የሳቁን ነው የምጫውተው። ነቢያችን ሳሰለም ከማንም ሰው ሲናገሩ ወይም ሲቀመጡ ወይም ቁመው ነው ወይም ቁጭ ብለው በግማሽ አይናቸው ተመልክተው ያቁ። نحن كيف هذا طيب ليلى ما كان يعيب طعام ابدا ምግብ ተቀረበላቸው ምን ነው ጨው የሌለው ምግብ ምንድን ነው ዛሬ መጫወቻ አርጋችሁ እንደናንተ ሴቶች ዛሬ ምንድነው እንትኑ ያኔ ምግቡ ጥሩ አይደለም ብሎ አያቁም። የከፋ ደስ የማይል ምግብ ከቀረቡ የነቢያችን ሚስቶች ደስ ካላቸው ይበላሉ። ከጠሉትስ ማለሽ ጠግብ ያለው ባረከላሁ ፊኩም ብሎ ምግቡ ያኔ ይመልሳሉ። ምግብን ሰድቦ አያቁም። ምግብ የሰራ ሰው አቋሾ ወይም ሰድቦ አያቁም። تمام እኒህ ነቢያችን ናቸው። ما كان يعيب طعام ابدا بل يعني ያመጉሱ ነበር። አረ አረ አረ ዘይትና ዳቦ እንዴት ሲጥም ይላሉ። እንትኑ አቸቶ ያዝ خل خل يعني ሆምጣጣ ሆነ ነገር ከዳቦ አርገ እንዴት ይጥማል ብለው ወላ ደስ አይላቸው ዝም ብለው ይበሉ ነበር። በቃ አይሰድቡ ማይሳደቡ አያቋሽሹ ማያሳንሱ ምግቡ ወይም ደሞ የምግብ ሰሪው። طيب ليلى كان يقول من نام وفي يده من نام وفي يده ريح ريح غمره واصابه شيء فلا يلومن الا نفسه يلو نبر ليلت سيتنيو اجاچو كمرقنا كسبنا كغنتلو الا ادلم فاتس منامن اجاچو سياطبتنيتو ياقوم انديو من يلو نبر እናንተ ሰዎች እጅ ሳትታጠብ ከተኛ ሌሊት አንድ ነገር ቢለክፍህና አንድ ነገር ቢያገኝህ ራስህን ውቀስ من نام وفي يده ريحة غمرة. ريحة غمرة مالت يعني شتو يمرق شتو على دلم كما يبزابت كأيوات النزي ترفرافي بإجه سب منامن فات منامن على دلم السو بإجه يالي ساتتات أبسون ساتسلكتنيا نجا بلاليت مطو شيطان كلكفة وهم نزي سرساروشنا تني بنترو بقشاشا بسقرابيت يبنيولو السساوش مطو كلاسوت ويم عند نجر كاقنية راسن وكاسيلانو يمن دنو كل جزي نبيه جنسي تنيو إجاتشو اندي تمسلت صدات يالو يتنيو نبر. طيب ليلا استمن دنو تبعاتشو يقول من يلو نبر لا أكل متكئا متكئا قدام بلو برتو ياكم نبي عليه الصلاة والسلام يه يمتكبرين يتنيوش أبلال لو يلو نبر تقابل شوال كرسو لمسالي كوش بلا كوش بلو ودقرا ويمدك أن قدام بلو لمسالي اندزي يه ينزا تبتنيوش أبلال لو يلو اندزي برتو ياكم نبي عليه كرسو تمال كتاشو اندموش نعم قدام بلو ودك أن ودقرا لا قط بلو كوش بلو يبلو نبر اندياو من يدرقو نبر لك يا سلاتن اقامت يقمطو نبر سيبلو كونو غرا غراچو يفرشنا ازاي يقمطونا قن اجاچو قن غراچو دومو يتكلوتال ويم دومو قن اجا قن غراچو يتكلو غرا اجاچو دومو يفرشتنا ازاي قوچ يلالو لنا ما قمامت نبراچو لكن تتكتو ود قن ود غرا بلتو ياكو. طيب إذا أكل أحدكم فليذكر اسم الله نبيك شمالو من يوم مقبس التبلا نسانا وكرسنا ومنامن بسم الله بله بلالو. طيب أنا بسم الله رساوتون بمي من لارق قال فإذا نسي فليقول بسم الله أوله وآخره بسم الله رسجة ومهكل كاستوسكت قد يلم بسم الله أوله وآخره بله قتل مكناتو الشيطان كانت تسوي له سلمي بلا سنتاتشن واهن هل كزي سن بلا تنشم تلكم بسم الله يمن لو إزي كون شالالن إزي يتشن نتبه ممكن بزوا تشن نلالن يالنفوت قن أهن يالنفوت نتبوش قن والله ما أدري أنت إنان تبتش هسبسب واهن نفس الميزان أنت ميزان اسفي ولا تشن نفس نفسك النمزل. طيب ليلى فعن كعب بن مالك رضي الله عنه قال رأيت رسول الله صلى الله عليه وسلم يأكل بثلاث أصابع فإن فرق لعقها يهما كنيا يراكنو بدأم يراكنو نبيك صلى الله عليه وسلم بصوص تتأتى شوب الشاي بنو نبر والله ساينس نو ساينس تكالاتشو بصوص تتأتى مبلا يقرسنا يمسا يدرار يتبالو لا أدلم يمسا بيتشا يتبالو لقرسم لمس لإراتم يكون علي بس وسطان نزي بول نبر نبي عشتاس بوز هات بلام بس وسطات أرقو يبول نبر كاج الرسوس سوستم تقاتو كيلو سوت نبر كيلو سوت مالت يعني يلعقوها يلعقوها مالت بقافها سقبتها متت أرقا تلسوالي إش يهس انديتنا ننيا. وهذا الحديث أهون يمت أهلا حديثات لنقراته والله أكثرهم إما بخاري وإما مسلم وإما متفق عليه أهون يمت أهلا حديثات بزوء حديثات وإم رواه البخاري وإم رواه مسلم وإم دمو ولدتم صحيح هنا حديث نما وراء الله. طيب استنواك أشتو نبي صلى الله عليه وسلم من نبرو يقول كان رسول الله صلى الله عليه وسلم يتنفس في الشراب ثلاثا ويقول إنه أروى وأبرأ وأمرأ. الله الله الله إني جربكو تي نقر إيه نقر موكوركو تنا ينبيع تشلك كنقرو بتقبار اندال لنو منالو يعني عند سو بعند برشقو سيتأتا عند كزي برشقو أي تأتالو نبيع تشل بصوص تيكفلو تنش فت فت فت فت لنا يمل يملسو تنو تنش يصرفي عندنا فت فت فت لنا يملسوا عندنا تنش نفس يوسف سوستن يا دمو اندزي يي كادر رك اني اني موكركوتي نجر بزي انت كتطاهو انديت برچقو ياركانيال اندي غزي قلبت كادر رغو سوست برچقو ما ياركانيو هذا كلام النبي صلى الله عليه وسلم. أروى يعني يركل، وأبرأ وأمرأ مريء مريء مالتسي يعني لتئنات إنا ما هنا أتأت كفلق برشقو بسوس تكفلو إلى الله. طيب ليلاس كان يقول إذا شرب أحدكم فلا يتنفس في الإناء، رواه البخاري. نمنالو باند برشقو عند سين ستتتا إزاي يتتا حتى تنفسانو بتلي بتلي إفته هنا من إميايسو دقمو كتتحبت أنت لتتعيش المسو. ሁለተኛ ነገር ደግሞ ካንተ የወጡ ማይክሮብስ አሉ ጀርሞች አሉ ከተነፈስክ እዛ ይገባና ቀጥሎ ሰው ያ በዛ ብርጭቆ ከጠጣ ወይም ያንተ ትራፍራፊ ከጠጣ هذا مشكلة በጣም مشكلة ነው። ስለዚህ ምን ይላሉ አንተ መጠጣት ከፈለክ አሉ መጠጣት ከፈለክ يعني በዛ አትተነፍስ እሺ በብርጭቆ ላይ አትተነፍስ ይላሉ። طيب كذا قتلوا اذا سلم لا اذا كان اذا كلم انسان ما كان ينظر نعم يقول ما كان يعيب له الفن وله نجر قيل قتل يقول فعن كعب ابن مالك رضي الله عنه رايت رسول الله صلى الله عليه وسلم ياكل بثلاث اصابع وكان يلحقها عليه. طيب عندنا من عليه وكان استلف من احد سلفا قضى خيرا منه. نعم كتب الدر نبي عليه الصلاه والسلام بدراچو سيملسو راسه بالدرو يملسو نبر چمرو يملسو نبر انكون سوبر طرو سرا نو هي نجر انكون اندادرغو انكون يا يتبدر نو بنملسن نو لساچو گن كتبدرو اند بر 2 بر 3 بر 5 بر چمرو يملسان شكرا معنات نو يي بدره نو يي دمو امسگنه الله معنات نو تمام. طيب كان اذا استلف قضى خيرا منه سبچانو لا ودع له بالبركه في اهله وماله ان ودراچو سيملسو مجمريا چمرو يملسالو اندغنا دعاء يدرغولتال باهلهنا بماله بركه يرغله بلو يملسالو. من اين تسموالو وندمي اهون يا بدرسو انت بزي انا ستملسله ابلطه يعني چمره ستملسله ممكن ايقبلهم كن انت چمره ستملسله. ولتهنيا نغر دومو دعاء ستارغلت እንደገና ደግሞ يعني ፈገግ ይያልከ በወቅቱ ስትመልስለት እዚህ ላይ يعني ምንድነው የሚሰማው?